رابعاً أردتني كصدقاء بأخيرا كمنا جنياتو طرفاتو تشوست الصدقة حجاب من النار صدقاء لجهنم لسات حجاب مكة لكيانو كما في البخاري ومسلم أن النبي صلى الله عليه وسلم قال نبياتين صلى الله عليه وسلم قالوا ما منكم من أحد إلا سيكلمه الله ليس بينه وبينه ترجمان كنا أنت مالكم أن من لم الله سبحانه وتعالى فتلة فتم من ناقر بهن نجي كولدتم على استرقامي سينور سبحان الله فينظروا أيمن من كبستك أن يسوس ملكت فلا يرى إلا ما قدم ياسك أدمو ملكا من قرنج ليلايم وينظر أشأممه ودقر ودمو سملكت فلا يرى إلا ما قدم كسر ونقر مطفون جليلايم ملكتم فينظر بين يديه فلا يرى إلا النار كفتلة فتدقمو سملكت ساتم بتشانو من ملكتو كزام نبيو عيايزو يزجن ساتم التبك يعتنقر منالو فاتقوا النار كزجن ساتم التبكو ولو بشق تمرتين بقراش تمر انقابتون بتمر كفاه انقابتون صدقاء بمستد كزج جهنم كزج سات تتأبقوا إلى الله إذن صدقاء حجاب كجهنم متبك يحجن مكلا يحجن خامسا أمستنيا صدقاء خيرا لمسا تنتكم الصدقة سبب لدخول الجنة لجنة مقبئة سبب الصدقاء أنها متى اجتمعت مع الصيام واتباع الجنازة وإعادة المريض في يوم واحد إلا أوجبت لصاحبه الجنة اتشكو صدقة جنازان كمشنيت بشتنيان كمتأيك كمسؤوم قابان دك اللي كتقنج لجنة مقبع سببنا تلالو كما في حديث أبي هريرة رضي الله تعالى عنه أن رسول الله صلى الله عليه وسلم قال من نبيات صلى الله عليه وسلم صحابه اشتسب صبو يالو أند تياك أكره من علو من أصبح منكم اليوم صائما كان أنت معك الزاري ما أنه صمو يعني قاية والالو قال أبو بكر أبو بكر الصديق من قال إنيني الله ملك تنيالا قال فمن تبع منكم اليوم جنازة زاري كان أنت معلم أنه جنازاني تكتله دويشن ينيك أبرا قال أبو بكر الأنا أبو بكر الصديق من قال إني الله ملك تنيالا قال فمن أطعم منكم اليوم مسكينا زاري كان أنت معلم أنه مسكين يمقب قال أبو بكر أبو بكر من قال أنا إنيني الله ملك تنيالا أبوكر أبوكر أبوكر سبحان الله قال فمن عاد منكم اليوم مريضا زاري بشتنيان كنا أنت مع المان نيتيك قال أبو بكر أبوكر صديق من قالوا أنا إنني الله ملك تنيا نبيات من قالوا فقال رسول الله صلى الله عليه وسلم ما اجتمعت في امرئ إلا دخل الجنة نزيه نقروا تشكو كاند سولي باندك أنا يسبع السوم الله سبحانه وتعالى جنة يسكبه بيهون نجي سبحانك سلزي صدقة كنزي مسفرتو تس عمرنا تتكسالك رواه مسلم سادسا سدستني أخيرا لميساتني صدقاتكم يدعى من باب الصدقة ياسو صدقة بمبال بر اندي ترى يوم الكامة يقال أن صاحبها يدعى من باب خاص من أبواب الجنة يقال له باب الصدقة جنة استثلا يبرو تشالوت كنزا برو تس عمرو يصدقة بر مبالال صدقة من أبو السوش مقبتن بزيبر تطلط جنتي قبل لالو كما في حديث أبي هريرة رضي الله تعالى عنه أن رسول الله صلى الله عليه وسلم قال أبو هريرة وصلى في حديث لي نبيات من لالو فمن كان من أهل الصلاة دعي من باب الصلاة صلاة نكواستيك لو وقت أن تبكو ميساق بسوش نزي صلاة بر مبالا لجنة مقبع بزاوستي ترالو ومن كان من أهل الجهاد دعي من باب الجهاد يجهد دقمو جهد ميابزا سوكونا يجهد بر مبالا بزا يقبال لو ومن كان من أهل الصيام دعيا من باب الريان صوم أبجكون دمو ريان مبال بر الله بزا برتطرتو يقبال ومن كان من أهل الصدقة صدق أبجكم كون دمو دعيا من باب الصدقة صدق مبال بر الله جنة است الله يسعيني أمبر بزا من قبابت الله يدرقان اللهم أمين بزا بر يتطر الإكالي نابزي بر قبال سبحان الله إيه حديث سينجر هما تشوك فتني هنا أبو بكر من قالوا فقال أبو بكر يا رسول الله يا الله ملك تني ويا لاتشو فهل يدعى أحد من تلك الأبواب كلها أنت يا الله ملك تني قلت أشون تملكت صلاة ميابزة وصلاة بر الترال صوم ميابزة بر يامبر صدقة بصدقة برسيلو كن يا الله ملك تني عليه عند سبه هلوم بر للترى يشلال عليه نبي يحجن صلى الله عليه وسلم نعم አወን ወአርጁ አንተኩነ ሚንሁ አንተ ከነዚህ ከሚጠሩ ሰዎች መሃል ትሆናለህ ለብዬ ተስፋ አደርጋለሁ። ዑለማዎች ምን ያለው መልቂያ አቡበክር በሁሉም በስምንቱም የጀነት በር ይጠራል። የሶላት በር ላይ አቡበክር ና፣ የሰደቃ በር ላይ አቡበክር ና። ሱብሃንአላህ الله كنزي كم يتطرط على حدرغن حديث رواه البخاري ومسلم. اذا صدقه بدون عليه اللون طرفات ايتنال باخرام اسكون يتكسناچو ناچو اسكي يتطرارغن نياچو. اولا ان الله يضاعف للمتصدقين اجورهم، الله سبحانه وتعالى صدقه لم يسطو سوچ منداچو نطف درب يادرغلاچوال. ثانيا ثانيا الصدقه هي المال الباقي، صدقه قري غنزب اسانات انت قدم اندالكوت بغارده ግማሹን ሰጠ ግማሹን ምታስቀረው የሰጠሁን የውመል ቂያማ ይቀራል ይበላሃው አይደለም። ሳሪሰን ሶስተኛ አንደ ለሙተሰደቅ في ظل صدقته يوم القيامه በዛ አስጨናቂው ሰዓት ሰደቃ የሚሰጠው በዛ ሰደቃው ጥላ ስር ይሆናል። رابعاً ان الصدقه حجاب من النار صدقه لجحنم حجاب መከለያ ትሆናለች አኸራ ላይ ምጠቅመ። خامساً አምስተኛ الصدقه سبب لدخول الجنه ለጀነት መግቢያ ሰበብ ትሆናለች። ሳዲሰን የመጨረሻውና ትልቁ ደግሞ المتصدق يدعى من باب خاص يوم القيامه صدقه በሚባል በር ትጠራለ። የصدقان فضل ተመልክተናል። إذن فلنحرص إلى الصدقة بصدق عليه تكرة مستت مرزك على ابن إن شاء الله تعالى. نقرق مجال الصدقة أوسع مما نتصوره، نقرق الصدقة مسكو سفينو يقد برنا سانتي ما بلات ما تقطعت بتشاد اللم نبيها صلى الله عليه وسلم حابتهم ودهم لسروا ميشل يسنى مقبارات صدق على الليل علو. يقول عليه الصلاة والسلام تبسمك في وجه أخيك لك صدقة كون دم فيت لي فقق مالت لا أنت صدقة الهلال. سبحان الله إن دس شوف مسحك راسه لو دم فقق بلا يدس تحفي تماسيته لا أنت صدقة الهلال. أنا عند زقبالي سانب قرمين من هلال مسألة عند سو كستر لمالت تقريبا سلاسارات ميتقى نربوش ناسجنك كستر لمالت. سبحان الله فقق لمالت عصرا سبات نربوش نمي أسجنك إلال. سلزي يا آخره انتونا الدنيا لي فقق مالت لسه وش بشاش عفيت ما سيد نربوش نكوان تتجنا لكم تكمال لهم مالت فكسي إنسان صار نكوان نبيه قمنا له فقق تازم بلو يكرم صدقان ولان تاب الله عنده صدق يصف الله وأمرك بالمعروف ونهيك عن المنكر صدقة سوچن كمدفو مكلكل بطرو مازز لان تصدقان منم أتكفل ببتم سانتي بافة توانتي حرام نو بلها مازس مالتنا. وإرشادك الرجل في أرض الضلال لك صدقة من قد يتفى وصدم وسدنا قراغ انت من قد بتعملكتو يهل أنت صدقة نو. سبحان الله. وإماطتك الحجر والشوك والعظم عن الطريق لك صدقة دقمو أنت من قر لي أت أنت ميهون دنقامي هون شوخ نقر سوچني ليوغامي چين لقر يعني هنستا بتاسق قدو لانت صدق عليه لالو نبي صلى الله عليه وسلم كما رواه البخاري. سبحان الله فقق مالته إيه صدقا بر ما تكفل بب صدقا مجال سفينه. ورد في الحديث عن أبي ذر الغفار رضي الله عنه قال أبو ذر بستلال في حديث لي أتى فقراء المهاجرين إلى النبي صلى الله عليه وسلم عندي إلال مهاجروش كمكة ودمدينة نبرت بيت كلن تلو يتسددوت لشقري تقافطوت مهاجروش سدتنيوشو ودرسو صلى الله عليه وسلم سموت على ما كربتو فقالوا ذهب أهل الدثور بالأجر يا الله ملك تنيا نزاب تاموشكو بأجر قدمون بأخرا بالو أجر يصلون كما نصلي عندما نسقر ويسقر اللو ويصمون كما نسوم عندما نسوم رمضان نملي لونهم كان يصوم اللو ويتصدقون بفضول اموالهم نغرغن انيا ما نادرغو عندي تسراچو مندنو انسو انيا بر يلنم دوهشنن انسو ترف بر سلالاچو صدقه يسطالو بزچ بلطون انج صلاتو صومو مليم اكل نبرنالو. قال نبياتش من علاچو اوليس قد جعل الله لكم ما تصدقون به ان انت صدق على السطو تمچو نغر الله على درغلاچو مندالو صحابوش تيكو من دنو صالو. قال إن في كل تصبيحة صدقة سبحان الله بمتلاتك صدقة أنا. سبحان الله بلو ألواتشو وفي كل تحميدة صدقة الحمد لله الحمد لله متلدي صدقة كونو وفي كل تكبيرة صدقة الله أكبر الله أكبر ذكر من تارقو تيكو صدقة أنا. وفي كل تهليلة صدقة لا إله إلا الله يا لاتشو ذكر من تارقو تيهم صدقة أنا. وأمر بالمعروف صدقة ونهي عن المنكر صدقة በጥሩ ማዘዝ ከመጥፎ መከልከል ሰዎችን ይህም እኮ ሰደቃ ነው ብር ባይኖራችሁም ከዚህም አልፎ ምን አላቸው ወፊ ቡضع احدكم صدقه አንዳችሁ ባለቤቱ ጋር በሚያደርገው ግንኙነት ሰደቃ ነው አሉ። ሰዎች ተገረሙ ነው ያ ነብይ الله አሉ። አንድ ሰው እንዱ ከባለቤቱ ጋር ስሜቱ በገፋው አብሮ ተገናኝቶ እንዴት ሰደቃ ይኖራል አሉ። ነብዩ ምን አሉ لوضعه في الحرام حرام ላይ ቢጥለው ወንጀል ውስጥ አይወድቅም ነበር እንዴ ወንጀል ይጻፈበት ነበር አይደለም እንዴ አሉ። አዎን አሉ። اذا حلال ቦታ ላይ حلال ሚስቱ በኒካህ ባገባት ሚስቱ ላይ ስላዋሉ ስሜቱ እንደ ሰደቃ ይጻፍለታል አሉ። እነዛ ፉከራው ሙሃጅሪን ተደስተው ይላል አቡ ዘር በሰለፈ ሐዲስ ላይ ተደስተው ለቤታቸው መጡ። ነገር ግን እነዚህ ሀብታሞች ይሄን ሐዲስ ሰሙና እነሱም ሰሩበት በኸይር ማዘዝ ሱብሃንአላህ ማለት ፈገግማል ተይን ሲሰሩ እነዚህ ምስኪን ዳዎች አሁንም በአጅር ተወዳደሩ ብለው መጡ። እንደኛ እንዳሁን በእንጻ አይደለም ውድድራቸው በአጅር ሊቀድሙ ነው ነው ፈረጃ ፉከላው ሙሃጅሪን እነዛ ደካሞች ዳዎች ሙሃጅሮች መጡና ለነብዩ ምን አሏቸው ያ ነብይላህ እርሱ ያሉልን ሐዲስ እኮ እነዚህ ሀብታሞችም ሰሙና ሰሩበት አሁንም በለጡናሉ። قال نبي زي زي منالو ذلك فضل الله يؤتيها من يشاء يهما من ادرغالو يا الله سبحانه وتعالى صقانو الله من لفلغو يسطالالو نبياچن صلى الله عليه وسلم اذا صدقه مجالو سفي نو تلك برنا يالو بالاقتصادي باچن سبحان الله بل فغغبل برهنم سط ان شاء الله ليلى القران لي بصدقه سمي تترو زكاه ميبالو يا اسلامنا اراتنياو ماذن نو الله سبحانه وتعالى قران لي خذ من اموالهم صدقه صدقه تقبلات يعني كغنزوچاچو زكا وسد سيل بصدقه سم طرتوتال انما الصدقات سيل دكتور الصدقه اكو زكاكو ميگباچو لنزيه نو سيل الله يكفافلوال بصدقه سم سلتطرا نو سزي زكا تلك راس نو وهي ركن الرابع من اركان الاسلام زكا كاسلمنا ما ازنتوچ است اراتنياو نو شهادة أن لا إله إلا الله وأن محمد رسول الله وإقام الصلاة وإيتاء الزكاة زكاة أردتني وما أزنه يسلمنا تلك درجة له ذكر مع الصلاة كثيرا تلك بوتا كمي ست صلاة تق بزوق زي أبرو تتك سؤال سمانية هلت بوتا لي قرآن است وإقام الصلاة وإيتاء الزكاة يالا الله سبحانه وتعالى تك سؤال كصلاة تق ما تكسو تلك أنتني عملها كتال ዘካ የሚባለው እንደ ሰደቃ ተጠው አይደለም የድሆች አቀ ነው። አንተ ዘንድ እኔ ዘንድ ያለ የድሆች ንብረት ነው ግዴታችን ነው ዘካ መስጠት። ዘካ በሁሉም የንብረት አይነት ለህወጅ በብናል በሰርዓት እንከታተለው። ነገር ግን አላመን ተጂቡ ዘካ ዘካ ግን የሚያወጡ እነማን ናቸው በእነማን ላይ ነው ዘካ ግዴታ? على كل حر مسلم يملك النصاب زكاة قديتا ميهونو بياندان مسلم كبارنا تنصاب وطا مسلم قل ليلا ومسفرت دمو من دنو مسلم وانو بچار اللم نصاب ميبال يأكونمي درجة اللي زكاة سو لمبال نصاب ميبال اركنا اللي زكاة سو يبال زندية سو كزايد الرسن دهونو نصاب انجدي ለያንዳንዱ ሰደቃ ለሚሰጣቸው ንብረቶች ለአትክልቱም ለማሩም ለከብቶችም ለየተለያየ ንሷቦች አሉ ደረጃ አለ ኢኮኖሚ መጠን። ዛሬ ግን እናስተውረው ለወረቀት ብሮችና ለወርቅ ነው ለሁለት ይሆናል። ምነው አብዛኞቻችን እንገለገላቸው እነዚህን ስለሆኑ ማለት ነው። የወረቀት ብር ንሷቡ የሚመዘነው በወርቅ ነው። አንድ ሰው በእጁ ላይ ያለው ሸቀጥም ይሁን ብሩ 85 ግራም ወርቅ ሊያስገዛው የሚችል ከሆነ ይህ ሰው የዘካ ሰው ይባላል። ተግባባን? 85 ግራም ሲባዛ በዘመኑ የወርቅ ለአንድ ግራም ዋጋ ሲባዛ ኒሷብ ሞላ ይባላል። ለምሳሌ አሁን ባለው ዘመናችን ላይ የወርቅ ዋጋ የአንድ ግራም ወርቅ ዋጋ 300 ብር ነው ብንል ምሳሌ ማለት ነው 300 ብር ሲባዛ በ85 ግራም ወርቅ ስንት ይመጣል? በ85 እናባዛው የአንዱ ግራም 300 ብር ነው ብለናል ስንት ይመጣል ወደ 26000 አካባቢ። በኢኮኖሚ ደረጃ የቀው ንብረት ምን በኪሱም ያለው ብር ይሁን ይሄን ያህል ብር ያለው ሰው የዘካ ሰው ይባላል ዘካ ይወጅበታል። ጃ 5000 ብር ያለው ሁላ ዘካ ይወጅበት ኒሷብ የሚባል እርከን ደረጃ አለ። ኢንሻአላህ ዘካ የሚመለከታቸው ንብረቶች እነማን እነማን ናቸው? ወርቅ ብር አዝርዕት ፍራፍሬዎች የንግድ ሸቀጦች የግብርና ምርቶች መሰል ማል ብር ሊባሉ ገንዘብ ሊባሉ የሚችሉ ነገሮች ዘካ ይወጅባቻል አላህ ያለው خذ من اموالهم ገንዘብ ከተባለው ነገር ሁሉ ሰደቃ ያዝ ዘካን ያዝ ይላል ማንኛውም ነገር ነው ምናተክሮ እንዳልኳችሁ በሁለቱ ነጥብ ብቻ ነው አዝረቱን እንሰሳውን እንተዋለን አንደኛው ምንድነው የወርቅ ዘካ ነው ብዙዎቻችን እንጠቀም ዘካ ወርቅ ካለ ዘካ ይወጅብሃል የወርቅ ዘካ ኒሷቡ ከየትኛው ኪሎ ጀምሮን የሚወጅብ 85 ግራም ወርቅ ካለ በጅህ ላይ አንተ ዘካ ሰው ስባላለ በአመቱስ ካለህ ወርቅ ላይ 2.5% ታውጣለታል አንተ 1 ግራም ወርቅ ሊኖር ይችላል በኢኮኖሚ መልኩ ያስከው ግን መነሻው ስንት ነው 85 ግራም ወርቅ ካለ ከዚህ ላይ በአመት 2.5% ትንሽ ፐርሰንት ነው መስጠት ግዴታ በአንተ ላይ ይሆንብሃል ነገር ግን ይሄ ወርቅ ለጌጥነት ተይዞ ከሆነ ግን ሁለት መስፈርቶችን ካሟላ ዘካ አይወድጅበትም አንደኛ እቺ ሴት እንግዲህ በወርቅ ማጌጥ ለሴት ልጅ ቁርአን ያዘዘው ነው ለወንድ ልጅ حرام ነው አንዲት ሴት ልጅ ለጌጥነት ወርቅ ያዘች እጇ ላይ የሆነ 50 ግራም ዚኛው 50 ግራም ጆሮዋ ላይ 10 ግራም እንዲያደርጋ ወርቅ አጌጥ ሲደምር ከ85 ግራም ሊበልጥ ይችላል ለጌጥነት እስካዘች ድረስ አትከፍልበትም ይሄን ወርቅ ዘካ ታውጣበትም ሁለተኛ የምታርገው ጌጥ የተንዛዛ መሆን የለበትም ለጇ ግማሽ ኪሎ ለዚኛው ሩብ ኪሎ የተንዛዛ የተዝረከረከ መሆን የለበትም የመጀመሪያው ለገንዘብ ማጃነት ያለዘችው መሆን አለበት እንደምናየው አንዳንድ እህቶቻችን ከጅዳ ሲመጡ ያዙትን 50 ሺህ ብር 100 ሺህ ብር በባንክ ከምንልከው በዶላር ከምንቀይረው የወርቅ ቀበቶ ያሰሩበታል ያሰሩበትና ይዘውት ይገባሉ አገራቸው ይሄ ለጌጥ አይደለም ለብር ማጃ ነው ይሄን ቤቷ ካስቀመጠችው በአመት 2.5% ማውጣት ከዛ ወርቅ ላይ ግዴታ ይሆንባታል ለጌጥነት ይዛው ግን በጣም ያልተንዛዛ ከሆነ ችግር የለም ኢንሻአላህ ሁለተኛውና ዋናው የትምርቱ ርዕስ ምንድነው የንግድ ሸቀጥ ዘካ ነው አላህ ሱብሃነ ወተዓላ ሙእሚኖችን ነግደው እንዲያድሩ እንዲያተርፉ እንዲስተዳደሩ ፈቅዶላቸዋል አህለላሁ ልበይአ ወሐረመ ሪባ ፈቅዶላቸዋል ለዚህ ለፈቀደላቸው ጸጋ ምስጋና ይሆን ዘንድ ንግድ የምንነግድ ሰዎች አላህ ሱብሃነ ወተዓላ ካለን የንግድ ኢኮኖሚ እንድንለግስ አላህ ሱብሃነ ወተዓላ ያዘናል የቁሉ መውላ አዘ ወጀል ቁርአን ላይ አላህ ምን ይላል ያ አዩሃ ለዚነ አመኑ እናንተ ያመናችሁ ምእመናን ሆይ አንፊቁ ሚን ጠይባት ማ ከሰብቱም ከሰራችኋቸው ነግዳችሁ ካተረፋችሁት ንብረት زكان سطو إلنال وقد فسر إمام المجاهد هذه الآية يا عبد الله بن عباس تعالى قدرس إمام المجاهد ما كسبت من ميلون سفسر من أي عروض التجارة ينقد شكت مالتنا الله سبحانه وتعالى لنقد كازقا جواتش وشكتوج زكاو تلت إلنال القرآن لي وفي حديث قال سمورة بن الجندب سمورة بن الجندب حديث لمن إلال قال كان رسول الله صلى الله عليه وسلم يأمرنا أن نخرج الصدقة من الذي نعده للبيع رواه ابو داود سموره باستلالف حديث من الهلال يا الله ملكتني اكو لنقد كمنا زغاتو شقط لي زكان ست زند يازون نبر الهلال زي لنقد من شقطو شقط لي دمرنا حسبن زكا ماوطات ينوربنا انديت ناوطاتو نملكتوالن امام البخاري صحيح بخاري بحديثاتشو لي باب سرتوتال باب الزكاه لي ينقد شقطوش زكا اندميملكتو تكسوال صحيح كتاباتشو لي استدلال يادرغوتم يهن اياتنو يا ايها الذين امنوا انفقوا من طيبات ما كسبتم ميلون سلازي كنقد شقطو في زكاه مسط واجب جديتا نو الله جديتا درغوبنال ينقد شقط زكا سليتو انديت نو سليتو يهني مسلال عندنا يا ياله ينقد شقط تدمرو 85 غرام ورق لياسغزا ميتشل كهوننا كذا بلاي كهونه የዘካ ሰው ተባላለ ዘካ ታወጣለታል ግን ተደምሮ 5 ግራም ወርቅ ሚያስገዛ ወይም ትንሽ 5000 6000 ከሆነ ዘካ አንተ አይወጅብህም ጎማጫማ ምናምን እየሸጥክ ማለት ነው ነገር ግን ሱቁ ያለው ጨርቁ ወይም ልብስ ሊሆን ይችላል የምትሸጠው አሊያም ቁሳቁስ ሊሆን ይችላል የብረታ ብረት ቃውሽ ሊሆን ይችላል ሲደመር ከ85 ግራም ወርቅ በላይ ከሆነ 85 ግራም ወርቅ ሊያስገዛ የሚችል ከሆነ አንተ ዘካ ይወጅብህ ማለት አወጣጡ እንዴት ነው ቤት ያሉህን ሸቀጦች ለምሳሌ ስኳር ቡና ምትሸጥ ሰውነህ እንበል ያንን ትደምረዋለ ስደምረው ያ ንብረትህ 100 ሺህ ብር መጣ እንበል ሱቅ ያለው ንብረት ከዛ ብር ላይ ከ100 ሺህ ብሩ ላይ 2.5% ዳመት ታወጣለታለ ግልጽ ነው ምናልባት ደግሞ አንተ ያለህን ንግድ ሸቀጥ ሲደምር ብረታ ብረት ሱቅም ሊሆን ይችላል ተራ ሱቅም የችርቻሩ ሱቅ ሊሆን ይችላል አይ ልብስ ሱቅ ሊሆን ይችላል ያ ንቃ ታውርድና ያንዳንዱን ታስቧል ትደምረዋል ስደምረው 85 ግራም ወርቅ ማስገዛት የሚችልና ከዛ በላይ ከሆነ 2.5% ባመት ታወጣለታል። እንበል አንተ ቃውን ሲደመረው 200 ሺህ ብር መጣለ። ኪስ ደሞ ባንክ ያለህ ብር ደሞ ሲደመር 200 ሺህ ነው። ስለዚህ አንተውን ባመቱ መጨረሻ ላይ 2.5% ለ400 ሺህ ታወጣለ ማለት ነው። ተግባባ? ወደ 10 ሺህ ብር አካባቢ መሆኑ ነው ኢንሻአላህ። ነገር ግን በንግድ ዘካወጣጥ ላይ አንድ ሰዎች መሳሳት ውስጥታል። ይሄ ደግሞ ሙስተፋዳም ይባላል። ድንገታዊ ምርት አገኘው ድንገት የሚመጣ ገንዘብ አለ። ለምሳሌም በል አንተ ዘካ መታወጣው በአመቱ መጨረሻ ረመዳን ላይ ነው። ረመዳን ሊገባ ሲል ሁሌ ዘካ ታወጣለ። ስለዚህ አንተ እጅ ላይ ያለ ብር 100 ሺህ ብር ነው። የሱቅ ዕቃ ስደምረው ነው 100 ሺህ ብር ነው። ረመዳን ከመግባቱ ወር በፊት ሰው በስጦታ መልክ 200 ሺህ ብር ሰጠ። ስለዚህ አንተ አይቺው 200 ሺህ ብር ለረመዳን ወር ሲቀራት ነው ያገኘውት የዛሬ አመት ወር ሲቀረው ነው ማወጣለት አይባልም። በአመቱ ሲሞላው ካለህ ንብረት ጋር ደምረህ ነው የምታወጣው። የሱቅህ ንብረት ዕቃው ሸቀጡ 100 ሺህ ብር ነው። ኪስ ላይ 100 ሺህ ብር አለ ሲደመር 200 ሺህ ብር። ስለዚህ በስጦታ መልክ ወይም ስንት አገኘ 200 ሺህ አገኘ። ዘካ ስንት አወጣለህ ማለት ነው? ሹክር ነው ለአላህ 2.5% ለ400 ሺህ ብር ታወጣለህ ማለት ነው። ግልጽ ነው። በጣም ቀላል ነው። ይሄ ሙስተፋዳ ይባላል። በዚህ መልኩ ነው እናከሄደው። ነገር ግን ሁሉም ንብረቶች የሰውየው ዘካ ይወጅብባቸው። يقول النبي صلى الله عليه وسلم نبياتك من يلالو ليس على المسلم في فرسه ولا عبده صدقه باند مسلم ليكو بميغالبو فرس بمياستدادرو بمياغزو بارياو لي صدقه ياوطالتم يلالو. ስለዚህ አንድ ሰው ለሚነዳው መኪና ሰደቃ ያወጣም፣ ለሚሰራበት ቢሮ ሰደቃ ያወጣም፣ ለሚነግድበት ሱቁ ሰደቃ ያወጣም፣ ለሚሽኑ ለሚያመርተው ሚሽኑ ሰደቃ ያወጣም። ለምርቱ ነው እንጂ የሚያወጣለት ተግባባን። ለሱቁ አይደለም የሚያወጣለት። ሱቁ ላይ ለተቀመጡት ንብረቶች ያንተ ደምርና ለድምሩ 2.5% በአመት አንድ ጊዜ ታወጣለታለህ ማለት ነው። ግን ዘካ ለነማን ነው የሚሰጠው? ዘካ ያገኘው ሰው ደስ ላለና እንደው የሚሰጠው ለአላህ ሱብሓነሁ ወተዓላ ራሱ ነው። ዘካ የሚገባ ሰዎችን ቁርአን ላይ ያሰፈረው የቁሉ መውላ አዘ ወጀል አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ኢንነማ ሰደቃቱ ሊልፉቀራኢ ወልመሳኪኒ ወልዓሚሊና ዐለይሃ ወልሙአለፈቲ ቁሉቡሁም ወፊ ሪቃቢ ወልጋሪሚን وفي سبيل الله وابن السبيل فريضة من الله والله عليم حكيم. الله سبحانه وتعالى من يلال انما الصدقات صدقه زكاكم مسطاتو سوت يلال للفقراء والمساكين لشجرنانا لرهبتنيوش نو والعاملين عليها ዘካን በመሰብሰብ ለሚሰሩ ሰዎች ወልሙአለፈቲ ቁሉብሁም ነዛ ልባቸው እስልምና ለሚላመዱ ሰዎች ወፊርቃቢ ሰዎችን ከባርነት ቀንበር ለማውጣት ወልጋሪሚነ በዳ ለተያዙ ሰዎች ወፊ ሰቢልላህ በአላህ መንገድ ላይ ለሚታገሉ ሰዎች ወብኒ ሰቢል መንገድ ለተቋረጠበት መንገደኛ ፈሪደተ ሚነላህ ከአላህ ስብሓነ ወተዓላ የተደነገገ ጉዳይ ነው። ወላሁ አሊሙን ሐኪም አላህ ደግሞ አዋቂና ጥበበኛ ነው ይላል ሱረቱ ተውባ ላይ። አላህ ስብሓነ ወተዓላ እነዚህን 8 ሰዎችን ራሱ ጠቀሳቸው፣ ለማንም እጅ አልሰጠም። በዝርዝር እናያቸዋለን። ልልፉቀራኢ ወልመሳኪን ዘካ መጀመሪያ የሚሰጣቸው ልፉቀራ ወልመሳኪን። ፈቂር ማለት ደሃ ማለት ይላሉ ኢማም ጠበሪ ተፍሲራቸው ላይ። ደሃ ማለት ሰው ማይጠይቅ ረሃቡን በሆዱ ይዞ ችግሩን በቤቱ ይዞ የቀረ ሰዎች ናቸው። ሰው መጠየቅ አይወድም። ምስኪን የሚባሉ ግን በየመርካቱ በየሱቁ የዞሩ ረሕመት አድርጉልኝ የሚሉት ናቸው። የፈቂርና የምስኪን ትርጉም ይሄ ነው። ሁለቱም ግን አንድ የሚያስማማቸው ነጥብ አለ። በቀን ውስጥ ለኑሯቸው የሚሆን በቂ ኢኮኖሚ የላቸው። ለእነዚህ ዘካ ይሰጣቸዋል። ዘካ መጀመሪያ የሚሰጣቸው ግለሰቦች እነዚህ ናቸው። ሁለተኛው ለዓሚሊን ዓለይሃ ዘካን በመሰብሰብ ላይ እስላማዊ መንግስት ላይ ሲኖር ዘካ በመንግስት ነው የሚሰበሰበው። ያን የሚሰበስቡ ግለሰቦች አሉ። ሀብታም እንኳ ቢሆኑ ለነሱ በሰራተኝነታቸው የዘካ ድርሻ ይደርሳቸዋል። ነገር ግን ዑለማዎች እንደሚሉት እነዚህ ሰዎች ሙስሊም መሆን አለባቸው ሰራተኞች። ሁለተኛ ታማኝ መሆን አለባቸው። የደሃ ንብረት ነውና የሚሰበስቡት። ሶስተኛ ብቃት ሊኖራቸው ይገባል። ሐፊዙን ዓሊም ብቁ ሊሆኑ ይገባል። እነዚህ ሰዎች ሀብታምም ቢሆኑ ለእነዚህ ሰዎች ሚሊየንም ብር ቢኖራቸው ዘካን በመሰብሰብ ላይ ተቀጥረው እስከሰሩ ድረስ በቅጥሩ ይከፈላቸዋል። ወአለፈቲ ቁሉብሁም ልባቸውም ይላመዳል። እነዚህ ብዙ ካፊሩን ሙስሊሙንም ይከታል። ካፊሩ የሁዳም ይሁን ነሳራ ወደ እስልምና እንዲ ገባ ዳር ላይ ተቀምጦ ከሆነ ዘካ ሰጠው ብር ታተለው ነው ደስልምና ሊመጣ ይችላል። አለም አገር ላይ ድምጹ ተሰሚነት ይኖረውና ያን ብር ሰጠው እሱ ሲገባ ሌሎች ተከተሉት ሊገቡ ይችላሉ። እንደ አይነት ሰዎች ለዳዓዋ የሚጠቅም ሰው አለ። አላለም ሙስሊም ይሆንና ደካማ ልብ ይኖረዋል። እንጆች እነዚህ ሚሽነሪዎች መጥተው ትንሽ ዶቄትና ስንዴ ቢሰጡት ከስልምናው ብር ሊያስወጡ የሚችል ለይ ደካማ ልብ ያለው ሙስሊም አለ ለሱ ዘካ ይሰጣል እምነቱ ላይ እንዲጸና። አለም ደሞ ካፊር ይሆንና ብር ቢሰጣቸው ከሸራቸው ያቆማሉ ተብሎ የሚታሰብ ከሆነ ለነዚህ የሚገባቸዋል። አላህ Subhanahu Wa Ta'ala አምስተኛ ወፍርቃብ ያለ አምስተኛ ዘካ የሚገባቸው ሰዎችን ከባርነት ቀንበር ነጻ ለማውጣት ስልምና ሰዎችን ከባርነት ነጻ ለማውጣት ከሚጠቀምባቸው መንገዶች ውስጥ የዘካምር መስጠት ነው። መሬት ላይ ነብይ ሰለላሁ ዐለይሂ ወሰለም ሲላኩ መሬት በባርነት ቀንበር ሰዎች የታሰሩበት ነው። የሰው ልጅ እንደቃ የሚለወጥ የሚሸጥበት ዘመን ነበር። ነብዩ መጡና ቁርአንም እየተከታተለ የወረደ ባሪያን ነጻ ማውጣት ያለውን ፈትል ተሳስቶ ሲምል እንዲ ባሪያ ስጥ፣ እንዲ አርጎ ሲያፈጥር እንዲ ብለ ባሪያ ስጥ الله سبحانه وتعالى فلقت حمل عقبه فكر رقبه باريا ملكك انه ياله اسلمنا انه يسو اللج ከሰዎች ባርነት ያአላህ ብቻ ባሪያ እንዲወሩ ያሸጋገረው ታሪክ ላይ ስንማር አብርሃም ሊንከን የአሜሪካው ፕሬዝዳንት ነው የሰዎችን ከባርነት ንጻ ያወጣ በዚህ ሴንቸሪ ላይ የተባለ ይወራል። ላ ወላህ እስልምና ነው ከሱም በፊት እስልምና ቁርአን ላይ በዚህ መልኩ ያነሳሳ የዘካብር ሰጣችሁ ማስለቅቋቸው ያለ እስልምና ነው ከባርነት ቀንበር ያወጣቸው። ስለዚህ በባርነት የሚገዙ ሰዎች ይኖራሉ ባሪያው ነው ለሰው የተሸጡ ያ አሳዳሪው ብር አምጣ ለቀሃለው ካለ የዘካብር ይሰጠውና ነጻ ይወጣል ያ ሰው سبحانه والغارمين እነዚህ ደግሞ በዕዳ የተያዙ ሰዎች ናቸው። አላህ Subhanahu Wa Ta'ala በስድስተኛ ደረጃ ይጠቀሳቸው። ሰውየው የሚተዳደርበት በቂ ብር ሊኖር ይችላል ምስኪንም ፈቂርም ላይሆን ይችላል። ነገር ግን የሆነ ነገር ሰራለው ብሎ ተበደረን እዳ ውስጥ ወደቀ 1 ሚሊዮን ብር በወር ግን 1 ሺህ ብር ያገኛል ቤተሰቡን ያስተዳድርበታል። ያን እዳ ለመክፈል ከዘካ ብር ይሰጣል። በቂ ንብረት እንኳን ቢኖረው ማለት ነው እዳ ውስጥ ገብቷል። አለም ሁለት ሰዎች ተጣሉና አንደኛውን ለማስታረቅ እኔ ብሩን ከፍላለሁ ተው ብሎ አስማማቸው። ነገር ግን መክፈል አልቻለም እርቁ ይፈልጋልና ዘካ ብር ተሰጥቶት እዳው እንዲከፍል ይደረጋል። እዳው ውስጥ ያሉ ሰዎች ወፊ ሰቢልላህ ለአላህ መንገድ ለሚደረግ ጥሪ ደሞ አላህ በሰባተኛነት ጠየቀው። ወልሙራዱ ሚን ሰቢልላህ አልዓመሉ ልመውሲሉ ኢላ መርዳቲላህ ወጀናቲ ፊ ሰቢልላህ ማለት እንግዲህ ወደ አላህ ጀነትና ወደ ውዴታው የሚያዳስ ማንኛውም ስራ የአላህ መንገድ ስራ ይባላል። ለነዚህ ደሞ ግንባር ቀደም የሚሰጠው ጂሃድ ነው። በአላህ መንገድ ለሚደረግ ጂሃድ ዘካ ይሰጣል። መሳሪያ ለመግዛት ዘካ ይሰጣል። አዲያም ዒልምን ለማስፋፋት ዘካ ይሰጣል። እስላማዊ መድረሶችን ለመገንባት፣ ዩኒቨርሲቲዎችን ለመገንባት፣ ሚዲያዎችን ለመጠቀም፣ ቪሲዲዎችን ገዝቶ ለመበተን ዘካ መሰጠት ይችላል ኢንሻአላህ። ወብን ሰቢል አለ። ኢብኑ ሰቢል ማለት አላህ የመንገድ ልጅ አለው ምን ማለት ነው? ሰውየው መንገድ ይወጣል። ሀብታምም ደሃም ሊሆን ይችላል። መንገድ ላይ ያለ ስንቅ ተቋረጠበት አለ ያለ ሌባ ሰረቀው አገሩ መድረሻ ብር ከዘካ ብር ሊሰጥ ይችላል። ሱብሃንአላህ። አላህ ሲያበቃ አንቀጹ ምን አለ? ፈሪደተን ሚንላህ ከአላህ ሱብሃነ ተዓላ የተወሰነ ድንጋዬ ነው። ወላሁ አላህ ዓሊም አዋቂ ነው። ለነማ እንደሚሰጥ ያውቃል። ሐኪም ጥበበኛ ነው። ለነዚህ በመሰጠቱ ያለውን ትሩፋት አላህ ሱብሃነ ተዓላ ጠንቅቆ ያውቃልና። ነገር ግን እነዚህ ዘካ የሚሰጣቸው ሰዎች ናቸው። አብዛኞቻችን ግን ዘካ ለማይገባው ሰው እየሰጠን ወንጀል ውስጥ እንወድቃለን። ዘካ የማይሰጣቸውን ሰዎች እናያለን። አንደኛ ሀብታሞች ዘካ ይሰጣቸው። እሱና ቤተሰቡ መግቦ ሊያደር የሚችል ሰው ዘካ ለሱ አይገባውም፣ ሐራም ነው። ለሱ ብሰጥ ቀዷ ይወጅብብሃል። ሁለተኛ ሰርቶ ማደር የሚችል ወጣት፣ ስራ እያለለት አልሰራም ብሎ የተቀመጠ ሰው ዘካ ይገባው። ይህ ድሆች ሀቅ ነው። ስራ አጦ ተቸግሮ ከሆነ ይሰጠዋል ስራ እስኪያገኝ ድረስ፣ አሊያ ግን አይገባውም። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ምን ይላሉ? ላ ሐዘ ፊሃ ሊገኒይን ወላ ሊቀውይ ሙክተሲብ። ከዘጋ እኮ ድርሻ የላቸውም። ቀውይ ሙክተሲብ ሰርቶ ማደር የሚችል ኃይል ያለው ሰውና ሀብታም አይገባቸውም ይላሉ። ለሁለቱ አይሰጥም። ሶስተኛ ዘካ የማይገባቸው ሰዎች ዱዓ ላደርግ ነኝ ብሎ ስራ እያለለት የተቀመጠ ሰው፣ ጋርዱ የተቀመጠ ሰው ዘካ አይገባውም ይላሉ ኢማም ነዋዊ ረውዳ በሚባል ኪታባቸው ላይ። ሰውየው ሰርቶ ማደር እየቻለ እኔ ዱዓ ሰው ነኝ ብሎ ቁጭ እያለ ቤቱ ከተቀመጠ አይሰጠው። ነገር ግን በእድሜ ገፍተው አይነ በሲር ሆነው መንቀሳቀስ ካልቻሉ ይሰጣቸዋል። የዘካ ብር ሲሆን የአመት ቀለባቸውን ነው የምንዘጋላቸው። የሌላ ሰው እጅ ከዛ ወዲያ እንዳያዩ አድርገን ነገር ግን ዝም ብሎ ተቀምጦ ገና ለጋ ሆኖ መስራት ይቻል የተቀመጠ ሰው ዘካ ይሰጣው ብትሰጥ ከዛው እንደገና ይወጅብባል። አራተኛው ወላጆች ያንተ እናት አባቶች ዘካ ካንተ ይገባቸው ምነው እነሱን መንከባከብ መርዳት ያንተ ኃላፊነት ነው ልትረዳቸው ነው የሚገባ እንጂ ከዘካ ብር ልትሰጣቸው የተከለከለ ነው። ሌላው ደግሞ አብዛኛው ሹብሃ የሚወድቅባቸው ምንድነው ለሚስትህና ለልጆችህም ዘካ ይሰጥ እናኑ ለሚስት ብትሰጠው ይበቃል ሲሉ ተሰማል አይበቃም። ሚስትህን ማስተዳደር ልጆችህን መንከባከብ ያንተ ኃላፊነት ነው። ለነሱ ይሄን ዘካ ብር ሰጣቸው ማለት አንተ ልትገዛላቸው የነበረውን ጫማ ነው የሚገዙት። ስለዚህ በተዘዋዋሪ አንተ ይሄን ብር ተጠቅመዋል ማለት ነው። ሐራም ለነሱም ላንተም እየበላህ ነው። ኢብኑ ቁዳማ ሙግኒ የሚባሉ ኪታባቸው ላይ ይሄን በስፋት የዘረዘሩት ለሚስትህና ለልጆች ዘካ ይገባም። ነገር ግን ዘካ ምን ያህል ይሰጥ ለሚለው ሁለት አይነት አሰጣጣል። አንዱ ምንድነው ለዛ ሰው ሽማግሌ ሆነው ወጣው መስራት የማይችል ከሆነ ያመት ቀለል ተዘጋላቸዋል ቁጭ ብለው ኢባዳ እንዲያደርጉ። አለያ ግን ወጣት ሆኖ ተንቀሳቅሶ መስራት የሚችል ከሆነ 100 ብር 50 ብር አይደለም ይሰጣው። ጋራጅ መስራት ፈልጎ የጋራጅ ሜሽኖች መበየጃ እንዳለ ነው ገዝተ መስጠው። ሜሽኖችን ገዝተ ለወደፊት ዘካ ማውጣት እንዲችል አድርገ ነው የምትሰጠው። ሁለተኛው አሰጣጥ ይሄ ነው። በዚህ መልኩ መስጠት ይኖርብናል። ነገር ግን ዘካ መስጠት አለብን። ዘካ አልሰጥም ያለሳ ስብሓንላህ በጣም አስፈሪ አንቀጾችን ነው አላህ ያወረደው። አንደኛ መንጃህ ዳፈሆ ካፊር፣ እኔ ገንዘቤ ዘካ ማውጣት አይገባኝም ያለ ሰው ይከፍራል፣ በዲን እስላም ከእስልምና ይወጣል። ወመን ቀሰረ ፊሃ፣ ያጎደለ ግን በአኸራም በዱንያም አላህ ከባድ ቅጣት ይቀጣዋል። በጣም የሚያስደነግጡ ሐዲሶችና ቁርአኖች ነቢዩ ይናገራሉ። ወሰሐ ረሱልላህ ሰለላሁ ዐለይሂ ወሰለም ነቢያችን ምን ይላሉ? መን አታሁ ላሁ ማለን፣ አላህ ስብሓነሁ ወተዓላ ንብረት ሰጥቶት፣ ፈለም ዩአዲ ዘካተሁ፣ ዘካውን ያልሰጠለት ሰው ሙሲለ ለሁ ሹጃዓን አቅራ ያን